ጀምሮ በእርሱ ፊት ኖርኩትን ኑሮ ዛሬ ካለኝ ጋር ሳስተያየው የቀረኝንም ሩጫ ሳስበው ለመግባት መውጣት ለመዋጋትም ኃይሌ ያለቀ ያረጀው መመስለም አምላኬ ብርታቱን አልነሳኝም። ዛሬም ጉልበታም ነኝ አልደከምኩም። ለመግባት መውጣት ለመዋጋትም ኃይሌ ያለቀ ያረጀው መመስለም አምላኬ ብርታቱን አልነሳኝም። ዛሬም ጉልበታም ነኝ አልደከምኩም። በሕይወት በመቆሜ ልቡ መሩ የጽድቁ ጠላት ቀስቱን ገትሮ ደግሞ ደጋግሞ ቢያነጣጥርም ረዳኝ ጌታዬ ትናንትም ዛሬም ለመግባት መውጣት ለመዋጋትም ኃይሌ ያለቀ ያረጀው ብመስልም አምላኬ ብርታቱን አልነሳኝም። ዛሬም ጉልበታም ነኝ አልደከምኩም። በውጊያው ብዛት የምንም ነው ሰውነቴ ሲታይ ግን ደካማ ነው። በውስጤ ያለው ግን መቼ ደክማል ጌታ አምላኬ ጉልበት ሆኖልኛል። ለመግባት መውጣት ለመዋጋትም ኃይሌ ያለቀ ያረጀው ብመስልም አምላኬ ብርታቱን አልነሳኝም። ዛሬም ጉልበታም ነኝ አልደከምኩም። በምድር በሰማያት የታወቀው የኔን ብድራት የሚመልሰው ሁልጊዜ ጉልበቴን የሚያድሰው ስሙ ይክበር የማይለወጠው ለመግባት መውጣት ለመዋጋትም ኃይሌ ያለቀ ያረጀው ብመስልም አምላኬ ብርታቱን አልነሳኝም። ዛሬም ጉልበታም ነኝ አልደከምኩም። ለመግባት መውጣት ለመዋጋትም ኃይሌ ያለቀ ያረጀው ብመስልም አምላኬ ብርታቱን አልነሳኝም። ዛሬም ጉልበታም ነኝ አልደከምኩም።